السلام عليكم ورحمة الله وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد، يه يلت ربو رجب السر عند شيارات متو سلاسة سدست كفل أربع عند يفقه تمهرتن ألفو سامنت تمهرتاتشن يزوم مسفرتوشننا الذي هو رمضان ورمقباته من رقا قدب باتشو من قدو اتشنايتنا. كذلك قدلو شيخه رحمه الله تعالى من الله: والمريض الذي يتضرر بالصوم والمسافر لهما الفطر والصيام. الله سبحانه وتعالى رمضان هلم لي قديتا يدرق كما هو نقا باندان دو عدروك مكنيات باقزيو بايزو مو شقري اللهم يميبال سووو تشال كاقزيبوها لاغن كضايا ودال فقزيو مزوم قديتا كم مايهون بباكشو سووش مهال آندو بشتنيان. والمريض بشتنيان الذي يتضرر بالصوم مزومو يميقوداو يهون بشتنيان. والمسافر اندزيه رقمو من قدنيا يهونسو لهم الفطر رمضان لاي بيبلو منم شقرين لهم. والصيام بيزومم رقمو زوماتشو تقباين نتياقنيا فمسارتو اي وجب بباكشوهم مبلاتي تلالو لكن تقواقومو بيصومو شقريلو نقرقن يمي قوداتشو مهوني اللبت مبلات يمي اسجلو إهما ماينت كسو قامسوم يمي كبدبلو قدبوتا يسولج نفسي او دكامانات بسلي بتلي يإيمان دكمتكال يخير نقر فلاقوتو زكتين ياكهونا تقاقن مكنياتو اتشنم يدارد داره كالله سبحانه وتعالى حققات ودوها لا ليلي موكرة. سلزي فقهاء رحمهم الله تعالى همم بلو بچا لا بقوم قدات مياسكت الهمم بلوتا عنده بردين راس متات عممن يتبالى سقوم مفتاتا يتشار هممو يبرتابت كهونه ليبلا يشل هممو بدام يخفاهونو فمزومو مكنيات يمي قودا كهونا حرامم ليهون بتشلا راسن مي قودا نقر مادرقا يتشالمن ديناتشن قرنو ودى الله سبحانه وتعالى يمنا درقو قوزوم كألا اللي علن ذن. والمريض الذي يتضرر بالصوم بمزومو يمي قودا بشرين اندزيهو قوزو لي منقر لي يلمسو ما افتري شلالو يمسافرو قوزو بايرميهون بمكينام ميهون ببهر لايم ميهون اندزيهو بقروم ميهون بقلالو ميقوازم ميهون تنش دكام ينوروهم منهم لو تيلو مبلاثم مشلال مزومم مشل متهيدو متقوازو بمكينا كهونا باير كهونا مزوم ينور بحال بقرهو ينبفرس كهونا جن باتتوم شقرين لو ما يبال مسافر يمياس بلن قوزو كتقوازة بتلم دو قوزو يمياس بلن منجد كهيدة مبلاتي شلال لكن بتشالو ياكل تنقاكي مادرقي نور ربته ميدا لأي ولا مهيدا ينور ربته تنقاكي مادرقي نور ربته بمزوم مكنات يمي قودا كهونا عاليا رقمو مزوم بدان ميكبرو كهونا ما افترو يمرد. نبي صلى الله عليه وسلم منجد لأي هونو كصحابوچاچو مال አንደኛው በጣም ደክሞት ሰዎች ከበውት አገኙ ምንድነው ይብሎ ሲጠይቁ ጾሞ ደክሞት ነው አሉ። ይሄኔ ነብይ ሰለላሁ ዐለይሂ ወሰለም ሰፈር ላይ ወይም ጉዞ ላይ ሆኖ መጾም ከመልካም ስራ አይቆጠርም ብሏል። ላከን ራሳቸው ሰፈር ላይ ሆነው ጾመዋል። ሚያደክመው ሰው ከሆነ ሚደክም ሰውና ሚከብደው ከሆነ አለመጾሙ ይሻላል ማለት ነው። ሚችልና ሚቋቋም ከሆነ ምንም አይጎዳው ከሆነ ግን የረመዳንን ወር በረመዳን ወር ከሙስሊሞች ጋር ቢጾም የተሻለ ሊሆን ይችላል። والحائض حيض لا يلشيت والنفساء يولد دم لا يلشيت يحرم عليهما الصيام ومصوم حرام يሆነባቸው وعليهما القضاء لكنه مصوم حرام يሆነባቸዋል። ዑድራቸው ከተቀረፈ በኋላ ጾማቸውን ይከተላሉ። ከዛ ረመዳን ወር ሲያልቅ ቀዳ ማውጣት ይኖርባቸዋል። والحامل نفس ثور يهون الشيء والمرضع ህፃን የምታጠባ ሴት ኢዛ ኻፈታ ከፈሩና ከሰጉ አላ ወለደይሂማ ለምታጠባው አሊያ ደግሞ ማህፀኗ ውስጥ ላለው ልጅ ከፈራች መጾሜ ጎዳዋል ብላ ከፈራች አፍጣረታ ሁለቱም መብላት ማፍጠር ይችላሉ። ነፍሰ ጦርም ነፍሰ ጦሯም እንደዚሁ ደግሞ የምታጠባው ወቀዷታ ከዛ በኋላ ቀዳ ማውጣት ይጠበቅባቸዋል። ወአጥዓመታ ከዛም ምስኪንን ማብላት ይኖርባቸዋል። አንኩል የውም ምስኪና ለእያንዳንዱ ቀን አንድ ምስኪን ማብላት ይኖርባቸዋል። እነዚህ ሁለቱ ተቀራራቢ ወይም ተያያዥ መስአሎች ናቸው። የወር አበባ ደም ከወሊድ ደም ጋር እርግዝናና ጡት ማጥባት ማለት ነው። የወር አበባ ደም እና የወሊድ ደም ላይ ያሉ ሴቶች يحرم عليهم الصيام መጾም ሐራም ይሆንባቸዋል። ቢጾሙ ወንጀለኛ ይሆናሉ። ቢጾሙ ጾሙን አይተካላቸው። አላህ ሱብሓነሁ ወተዓላ ወንጀል ሲሰራ እንደሚቆጣው ሁሉ እሱ የፈቀደው ነገር ሲደረግ ደስ ይለዋል። ሐይድ ላይ የወሊድ ደም ላይ ያሉ ሴቶች ይብሉ ብሎ አላህ ፈቅዷል። ሊበሉ ይገባቸዋል። አንዳንዶች አፍረው ሐያ ይዟቸው ከጾሙ ሰዎች ጾመው አጅር አላገኙም። እንደዚሁ ደግሞ ለነፍስያቸው ሐቋን ሰጥተው በልተዋል። ሁሉንም ያጡ ሆነው ያሳልፋሉ። የወር አበባ ደም የሚወርድባቸው ቀኖችን በሙሉ ማለት ነው። አላህ ሐላል ያደረገውን ነገር ሐራም ማለትም ሊሆን ይችላል። በፍጹም አልበላም ብለው የሚሸማቀቁ ሰዎች አሉ። አላህ የፈቀደውን ነገር ግን ማድረግ ሲከብዳቸው ይታይ። እነሆ መጾሙ ሐራም ነው፣ የተከለከለ ነው። በኋላ ግን ቀዳ ይወጣል። ከሶላት በተቃራኒ ማለት ሐይድ ላይ ሆና ያለፋትን ሶላት ሴት ልጅ ቀዳ አታወጣም፣ ጾሙን ግን ቀዳ ታወጣለች። ለምንድን ነው ቢባል አላህ እንደዚህ ነው ያዘዘን፣ ረሱል እንደዚህ ነው ያስተማሩን ማለት እንችላል። እንደዚሁ ሶላት በቀን ስለሚደጋገም ሐይድ ላይ የወሊድ ደም ላይ ሆና የሚያልፉ ቀናትን ሁሉ በየጊዜው ቀዳ ማውጣት ሊከብዳት ይችላል። ጾም ግን በዓመት አንድ ጊዜ ብቻ ነው የሚገኝ የሚመጣውና ቀዳ ማውጣቱ አይከብድም። ነፍሰ ጡርና የሚያጠቡ ሴቶችን በተመለከተ ለሕፃኑ ፈርተው ከሆነ ከቀዳው ጋር ምስኪን ማብላት አለባቸው ይላሉ። ለነፍሳቸው ለራሳቸው ፈርተው ከሆነ ከብዷቸው ከሆነ ግን ምስኪን ማብላት አይጠበቅባቸውም፣ ቀዳ ማውጣት ብቻ ነው የሚጠበቅባቸው ይላል። ይህ የአንዳንድ የተወሰኑ ዕለሞች አቋም ነው። ነፍሰ ጡር እና የምታጠባ ሴት ለሕፃኑ ፈርታ ከሆነ ያፈጠረችው የበላቸው ቀዳው ብቻ አይበቃም፣ በየቀኑ አንዳንድ ምስኪን መብላት አለባት ይላሉ። ላኪን ማስረጃ የለውም ከነቢ ሰለላሁ ዐለይሂ ወሰለም ንግግር። ከቀዳ በስተቀር ምንም አይጠበቅባት። ስለ ከበዳት ለራሷ ብላም ታፍጥር፣ ለጥንሱ ወይም ለሚጠባው ልጅም ብላ ታፍጥር፣ ቀዳ ማውጣት ብቻ ነው የሚጠበቅባት። ምስኪን መብላት ግዴታ አይሆንባትም። ቀዳ ከማውጣት ጋር ምስኪን አብሉ ከፋራ አውጡ የተባለው የግብረ ስጋ ግንኙነት በማድረግ ጾሙን ላበላሸ ሰው ብቻና ብቻ፣ ከዛ ውጪ ላለው አብሮ ምስኪን ያብላ የሚል ከነቢ ሰለላሁ ዐለይሂ ወሰለም የተገኘ ሐዲስ የለም። አንዳንድ ዑለሞች ምንሁም አብዱላህ ብን ዑመር ወብኑ አባስ ነፍሰ ጡርና ልጅ የሚያጠቡ ሴቶች በየቀኑ አንዳንድ ምስኪን ያበላሉ፣ ቀባ የለባቸውም የሚል አቋም ያላቸው አሉ። ቀባ አያወጡም። እድሜያቸው በጣም ገፍቶ መጾም የማይችሉና የማይለቅ በሽታ ያለባቸው ሰዎች ሁሌ ዝም ብለው እየበሉ ለየቀኑ አንዳንድ ምስኪን እንደሚያበሉት ነፍሰ ጡር የሆነችና ሕፃን የምታጠባ ሴትም ለእያንዳንዱ ቀን ምስኪን እያበላች ዝም ማለት ትችላለች፣ ቀባ አይወጅባትም የሚሉ ዑለሞችም አሉ። ላኪን ጅምሁር አልዑለማ አብዛኞቹ ዑለሞች ግን ለጊዜው ትበላለች፣ በኋላ ዑድሩ ሲቀረፍ መጾም ቀባ ማውጣት ይኖርባታል ባይ ናቸው። ከእርግዝና ጋር በተያያዘ ማህፀኗ ላይ የነበረ ጽንስ ነፍስ ከተዘራበት በኋላ 80ና ከዛ በላይ እድሜ ያለው ጽንስ ያስወርዳት እንደሆነ መጾም አትችልም። ምክንያቱም የሚፈሰው ደም የወሊድ ደም ተብሎ ነው የሚወሰደው። ከዛ በታች ከሆነ ግን ጽንሱ የወጣው ጽንስ የሰው ምስል ካልየለው ቅርጽ ካልያዘ ከ80 ቀን በታች ከሆነ ጾሟን መቀጠል ትችላለች፣ ችግር የለውም። የወጣው ጽንስ እድሜው ከ80 ቀን በላይ ከነበረ መጾም አትችልም። እንደ ወሊድ ደም ይቆጠራል። ደሙ እስኪቆም ድረስ መጾም አትችልም። እንደዚሁ ሰላትን መስገድ አትችልም። ከዛ ቀጥሎ ሼኹም ይላሉ ወልዓጂዙ ዐኒ ሰውሚ፣ መጾም ያቃተው ሰው ሊኪበሪን፣ እድሜው በመግፋቱ ምክንያት አው መረዲን፣ ወይም ህመም ኖሮበት ላ ዩርጃ ብርኡሁ፣ ይድናል ተብሎ ተስፋ የማይደረግ ህመም ያለበት ሰው ፈኢነሁ ዩጥዒሙ ዐን ኩሊ የውሚን ምስኪና፣ ለእያንዳንዱ ቀን አንዳንድ ምስኪን ይመግባል እንጂ እንደዚህ ሆነ ተቸግረህ ጹም አይባልም። እድሜው ገፍቷል፣ ወደፊት ይጠነከራል አይባልም፣ ቀባውታ አይባልም። እንደዚሁ ህመሙም ይሽራል ተብሎ ማይገመት ህመም ነው። ከፍተኛ የስኳር ችግር ያለበት ሰው፣ የልብ ችግር ያለበት ሰው፣ ሙዝሚን የሚባሉ የማይለቁ በሽታዎች ያሉበት ሰው ለእያንዳንዱ ቀን አንዳንድ ምስኪንን ያበላል። ከፈለገ በአንድ ቀን 30 ምስኪን ጠርቶ ማብላት ይቻላል። ከፈለጉ ደግሞ እየከፋፈሉ የተወሰኑ ምስኪኖችን አምጥቶ ማብላት ይቻላል። ከፈለጉ ደግሞ ለምስኪኖች በየቤታቸው ማከፋፈል ይቻላል። በሀገሩ ሰዎች ከሚመገቡት ምግብ ማብላት ይቻላል። የግድ እንዲህ አይነት ምግብ አይባል፣ በኪሎ 2 ኪሎ ተኩል እስከ 3 ኪሎ ገዝቶ መስጠትም ይቻላል። የተሻለው ግን ደረቅ ነገር ከመስጠት ከመባያው ጋር ቢሆን ይመረጣል። በጥቅሉ ረመዳን ላይ የሚያፈጥሩ ሰዎች አሊያ ደግሞ መብላት የሚፈቀድላቸው ሰዎች ለአራት ይከፈላሉ። አንደኛው በሽተኛና መንገደኛ የሆነ ሰው ነው። ሁለተኛው የወር አበባና የወሊድ ደም ላይ ያሉ ናቸው። ሶስተኛው ነፍሰ ጡርና ህፃናት የሚያጠቡ ናቸው። አራተኛው በህመም ወይም በእድሜ መግፋት ምክንያት መጾም የማይችሉ ሰዎች ናቸው። መንገደኛና ሙሳፊር ቢጾም ችግር የለውም። ጾሙ የሚጎዳው ከሆነ ባይጾም ይሻላል። የሚቀለው ከሆነ ቢጾም ይመረጣል። አለመጾም ግን ይችላል። በኋላ ቀባ ማውጣት ይወጅብባቸዋል። የወር አበባና የወሊድ ደም ላይ ያሉ ሴቶች መጾም ሐራም ይሆንባቸዋል። ቢጾሙም ወንጀለኛ ይሆናሉ። በኋላ ቀባ ማውጣት ግዴታ ይሆንባቸዋል። ነፍሰ ጡርና ህፃናትን የሚያጠቡ ሴቶች ማይጎዳቸው ከሆነ ቢጾሙ ችግር የለውም። መብላት ይችላሉ። በኋላ ግን ቀባ ማውጣት ይወጅብባቸዋል። የተወሰኑ ዑለሞች ያፈጠሩት የበሉት ለህፃናቸው ለጽንሳቸው አስበው ከሆነ ከጾሙ ጋር በየቀኑ አንዳንድ ምስኪን ማብላት አለባቸው ይላሉ። ላኪን ማስረጃ የለውም። ማብላት ብቻ ነው የሚወጅብባቸው። በእድሜ መግፋትና በማይለቅ በሽታ ምክንያት መጾም ያልቻሉ ደግሞ ለእያንዳንዱ ቀን አንዳንድ ምስኪን ማብላት ይወጅብባቸዋል እንላለን። ወላሁ ተዓላ አለም። የዛሬ ደርሳችን በዚህ ያበቃል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።